محمد وآله وصحبه أجمعين. أما بعد، እንደምን ውላችኋል? እንደምን አመሻችሁ? እንደምን አረፈዳችሁ የሚባለም ካለ ትንሽ ለረጅም ሰዓት ትምህርት ላይ ነበራችሁ መሰለኝ እና ቡና ምናምን እስቲ በረካ ቡና ፊ አኑታ ሻሂ ሌላስ ሌላስ ምን እናካፍል? የሴት ስም አይታየኝም። ኤልያስ ምን ኬክ? አይዋ ቢንት ዑመር ምን? ጀሚል ጥሩ ተገባበዙና ወአለይኩም ሰላም ወረህመቱላሂ ወበረካቱ። ካልተሳሳትኩ አቡ ሁዘይፍ አልገባም፣ ዛሬ ላገኘው አልቻልኩም። ሀኑታ አልገባም አልገባም። ኦኬ መልካም፣ ደህና ናችሁ? በተረፈ ቶሎ ቶሎ ብሎሃ እስቲ ጎበዝ። የሆነች እኮ እናቷ አሰልጥና ያሳደገቻት ብርቅዬ የኢስላም አበባ ሻይ ለማፍላት ቡና ለማፍላት ኬክ ለመጋገር እኮ ደቂቃ አይጨርስም አሉ፣ ሰከንድ ይበቃል አሉ። እውነት ነው እንዴ? የትኛው ዓለም ውስጥ እንዳትሉኝ እንጂ በረካ ናይን ናይን በረካ ናይን ናይን የድሮዋ በረካ ነች። ሌላ ሁለተኛ በረካ ናይን ናይን። እኔ እኮ ድሮ ናይን ናይን አላይም ነበረ። አህለን ጥሩ። እንግዲህ ዛሬም የአቡ ሁዘይፋ ቀን ወይም ጊዜ ነበረ። ትናንትና የጀመርነውን እንቀጥላለን። ኦፕን ጊፍትስ ዋት ኢዝ ዚስ? ማን የላከው ጊፍት አለ ይለኛል። እኔ ልቀበለው እንዴ ወይስ ስኪፕ ልበለው? ማን እንደላከው አይታወቅም። ለማንኛውም ሸኝቸዋለሁ። መልካም ላላላላላ መቀበልማ የለብኝም። እኔ ምን እንደሆነ እራሱ ምን አውቀዋለሁ ብላችሁ ነው? ፌስቡክ ላይ ማን እንደሚልከው አይታወቅም። የሚላክ ነገር አለ አሉ። እሱን ከከፈታችሁት ያው ነው፣ ይሸኛችኋል አሉ። ወደ ራያ ቆቦ ያላችሁትን ወደ ራያ፣ ራያ ያላችሁትን ደግሞ ወደ ቆቦ እንደዛ ነው። ስለዚህ አትክፈቱ፣ የሚመጣላችሁን የማታውቁትን ቪዲዮ ነክም ሆነ ምንም ነገር አሉ። እሺ ብለን ያው ሲመጡ እንግዲህ እናሳፍራቸዋለን። መልካም። ትናንትና የጀመርነው ርዕስ አለ። ወአለይኩም ሰላም ወረህመቱላሂ ወበረካቱሁ። እንቀጥላለን። እሺ አይ እኔ አላምንም፣ ቡና ይሁን ወተት ይሁን ሻሂ ይሁን ኬክ ስለማላውቅ ይህን የሚያውቁት የስውር ከራማ ያላቸው ናቸው አሉ። ስለዚህ ጊፍት አለና ተቀበል ቢባልም ያልቀበልም ፊት ለፊት የሚመጣ ካልሆነ በስተቀር። ትናንትና የጀመርነው ርዕስ ነበረ መካሪሙል አኽላቅ። እስቲ ዛሬ ሁለት መካሪመል አኽላቅ ሁለት ነገሮችን እናያለን፣ በአላህ ፍቃድ እንደ ጊዜው ሁለት ነገሮችን እናያለን። አንደኛ ኹሉቁ ሲድቅ፣ የእውነት ባህሪ ወይም የእውነተኝነትን ባህሪ እና ሁለተኛ ስድቁል አፍወን ኹሉቁል አማና፣ የአደራ ጠባቂነትን ወይም የአደራን ባህሪ። እነዚህ ሁለቱን እናያለን። ትናንትና መካሪመል አኽላቅ ጥሩ ባህሪያቶች ምን ያህል አስፈላጊነታቸውን እና በኢስላም ያላቸውን ቦታ ከብዙ በጥቂቱ ለማየት ሞክረናል አብረን። ዛሬ የምናየው እንግዲህ በርካታ ናቸው ኢስላማዊ ባህሪያቶች የሚባሉት። የመጀመሪያው የምናየው ከርዕሱ ጋር ሊሄድ የሚችል አንድ እንመርጣለን፣ እውነተኝነት። እህቶቼና ወንድሞቼ እውነተኝነት በጣም ታላቅ የሆነ እስላማዊ ባህሪ ነው። እሱን ከመዳሰሳችን በፊት ትናንትና ያላየናቸው የተወሰኑ ነገሮችን እንመልከት። መካሪም አልአኽላቅ ለስንት ሊከፈሉ ይችላሉ? መካሪም አልአኽላቅ ለስንት ሊከፈሉ ይችላሉ የሚለውን ዑለማዎች ለሁለት ያስቀምጡታል። መካሪሙን ጅቢልየቱን ጁቢል ዓለይሃ አልኢንሳኑ መካሪሙን ሙክተሰበቱን ይላሉ። አላህ አንድን ሰው ሲፈጥረው ያቺን ባህሪ ተላብሶ እንዲፈጠር ያደረገበት ባህሪ አለ፣ አብሮት የተፈጠረ። ለዛም ምሳሌ ለማየት እንሞክራለን ኢንሻአላህ። ጅቢልያ ማለት የተፈጠረባት የሆነች ባህሪ አለች። ሌላዋ ደግሞ ሙክተሰባ በስራ የምትገኝ ባህሪ አለች። እኛ ላይ የለችም፣ ግን ውስጣችን ያቺን ባህሪ የመቀበል ችሎታ አለው። ነገር ግን የሆነ እንቅስቃሴ ይፈልጋል። ያንን እንቅስቃሴ ካደረግን ያቺን ባህሪ መላበስ እንችላለን። ሁለቱንም እናያቸዋለን ብኢዝኒላህ አዘ ወጀል። أخرج مسلم وأبو داود عن ابن عباس مرفوعا لأشج عبد القيس إن فيك خصلتين يحبهما الله الحلم والأنات. رسول عليه الصلاة والسلام أشج عبد القيس يميبالون صحابي من علوت أنتوست هلت بحرياتوش علو አላህ የሚወዳቸው የሆኑ አሉት። አሁን እነዛ ሁለት ባህሪያቶች ምንድናቸው? ቻይነትና ረጋባይነት። ቻይነትና ረጋባይነት፣ እነዚህ ሁለት ባህሪዎች አንተ ውስጥ አሉ፣ አላህ ይወድልሃል ደግሞ አሉት። በጣም የሚገርመው ጠየቃቸው ይላል አቡ ዳውድ በጨመረው ላይ አና አተኸለቁ ቢሂማ አሚላሁ ጀበለኒ አለይሂማ፣ እነዚህን በእኔ ችሎታ ነው ያገኘኋቸው፣ በእኔ ስራ ነው ያገኘኋቸው፣ ወይንስ አላህ ነው በእነሱ ላይ የፈጠረኝ ብሎ ጠየቃቸው። ቃለ በሊላሁ ጀበለከ አለይሂማ፣ አይ አንተ በስራህ ያገኘሃቸው ሳይሆኑ አላህ አንተ ስትፈጠር እነዚህን ሁለት ባህሪያቶች ተላብሰህ እንድትፈጠር አድርጎብህ ነው አሉት። ምን አለ ታዲያ? ቃለ አልሐምዱ ሊላሂ አለዚ ጀበለኒ አላ ኹለተይኒ ዩሂበሁም ላሁ ወረሱሉ። ሱብሓነላህ፣ ምስጋና ይገባው ጌታዬ በሁለት ባህሪያቶች ላይ የፈጠረኝ የሆነው ጌታዬ ምስጋና ይገባው፣ እሱና የእሱ መልእክተኛ የሚወዷቸው የሆኑ አለ። እንግዲህ ከዚህ ሐዲስ የምናገኘው አንድ ሙስሊም እንደው እግረ መንገዳችንን አንድ ሙስሊም ረጋ ማለቱና ቻይነቱ ይወደድለታል ማለት ነው። እነዚህ ሁለት ባህሪያቶች እንግዲህ ከዚህ ሐዲስ የምናገኘው አንድ ሰው ሲፈጠር አላህ ውስጡ አድርጎ የፈጠረበት የሆኑ ባህሪያቶች አሉ ማለት ነው። ይሄንን ልናውቅ ይገባል ማለት ነው። ሁለተኛው መካሪሙን ሙክተሰባ፣ በስራ የሚገኙ አሉ። አለቲ የተዓለሙሃ ናሱ ወዩሓዊሉ አንየልተዚመ ቢሃ وقد يوفق لها بنفسه أو قد يعينه إخوانه الصالحون على ذلك أو يدعو الله أن يحسن أخلاقه. ترو بسرا يمياغنيات شو سيبال سوستاينت من قدو تشالو عندن يو السراسو تيرت عدرقو يمياغنيات شو ምሳሌ ውሸታም ጓደኛ ያለው ሰው ውሸትን ከጓደኛው ለምዶ ሊሆን ይችላል። ከዛ ይላመደውና እውነት ልናገር እንኳን ቢል ያቅተው ይሆናል። ግን ራሱን እውነተኛ ለማድረግ ጥረት ካደረገ የእውነተኝነትን አስፈላጊነት ከተረዳ እውነተኛ የሆኑ ሰዎችን አላህ እንደሚወዳቸው ካወቀ እውነተኛ ለመሆን የሚያስችሉ መንገዶችን እስከተከተለና ጥረት እስካደረገ ድረስ እውነተኛ ሊሆን ይችላል። አንድ ይሄ ነው። ወይም ደግሞ እውነተኛ የሆኑ ጓደኞችን ይይዝና እነዛ እውነተኛ የሆኑ ጓደኞች እውነትን ባህሪያቸው አድርገው የያዙ ጓደኞቹ ያግዙታል እውነተኛ እንዲሆን። ሶስተኛው መንገድ አላህን ለምኑ ሊያገኝ ይችላል። ይሄም ራሱ ስራ እኮ ነው። ዱዓ ራሱ ስራ ነው። ስለዚህ ምን ይላል? ጌታዬ እውነተኛ አድርገኝ፣ ስራዬን እውነት የተላበሰ፣ ንግግሬን እውነት የተላበሰ፣ ማዳመጤን እውነት የተላበሰ፣ እይታዬን በልቤ የማስበውን ሁሉንም እውነትን የተላበሰ አድርግልኝ ብሎ አላህን በመማጸን ሊያገኝ ይችላል ማለት ነው። እንግዲህ ሶስቱም ስራዎች ናቸው። ጥረት በማድረጉ በጥሩ ጓደኞች አማካኝነትና በዱዓ ሊያገኝ ይችላል። ጥሩ። ለዚህ እንደ ማስረጃ የምንወስደው አልኸጢቡ አልበግዳዲ የሚባሉ ዓሊም የዘገቡት ያስተላለፉልን ሐዲስ አለ። ከአቢ ሁረይራ ነው፣ መርፉዓን ነው የሚሉት። ሆነም አልሆነም ግን እኛ ከሰለፎች ካገኘነው ችግር የለብንም። ምን ይላል? ኢነመ ልዕልሙ ቢተዓሉም ወልሕልሙ ቢተሐሉም ወመን የተሐራ አልኸይረ ዩዕጠሁ ወመን የተወቀ ሸረ ዩቀሁ። እውቀት የሚገኘው በመማር ነው፣ ምንም ጥርጥር የለውም። አላሁ ስብሓነሁ ወተዓላ ከእናታችን ሆድ ሲያወጣን እኮ መሀይሞች ነን ሁላችንም፣ ምንም ነገር አናውቅም። ምሳሌ አሁን እዚህ ሎቢ ላይ የምትጽፉበት የሆነው የላቲንኛ ፊደል ይሄንን መጠቀም አለባችሁ የተባለበት አሁን ተምራችሁት ነው እንጂ ዝም ብላችሁ አይናችሁን ጨፍናችሁ አጽፉትም። አሁን ሐኑታ ማሻአላህ ብላ ጻፈች። ማሻአላህ እንዴት ፊደላቶቹ እንዴት መቀመጥ እንዳለባቸው ወይ ኮርጃ ነው ወይ አስተምረዋት ነው አይደለም እንዴ? ከዚህ አያልፍም። እንግዲህ አየዋ በረካ ኮርጃ ነው አለችኝ። እኔ አላልኩም። እኔ ከሁለት አንዱ ነው ያልኩት፣ ወይ ኮርጃ ነው ወይ ተምራው ነው ያልኩት። እኔ ውሳኔ መወሰን ስለማልችል ማለት ነው። ስለዚህ ይኸውልሽ አውፍታ መጠየቅ አለብሽ፣ በረካ ናይን ናይን መቶኛዋ በረካ እስክትመጣ ድረስ። ጥሩ። ስለዚህ ለማንኛውም ኢነመል ዒልሙ ቢተዓሉም፣ እውቀት የሚገኘው በመማር ነው። ወልሒልሙ ቻይነት ደግሞ ቢተዓሉም፣ ቻይ ለመሆን በመሞከር ነው። አንድ ቃል ሲናገርሽ አንድ ሰው ምሳሌ በረካ አንድ ሰው አንድ ቃል ሲናገርሽ እጥፍ አድርጌ ልመልስ ማለት ትችያለሽ። ይሄ ደግሞ የሴቶች ባህሪ ነው ይላሉ። የእናንተ ሳይሆን የሴቶች ባህሪ ነው አሉ። ይሄ አንድ ሰው ሂጂ ካለች ሂጂ ባክሽን፣ ምን አስጠሊት፣ አስቀያሚ፣ ሂጂ ድብርታ እያለች 30 የመደራረብ የሴቶች ባህሪ ነው ይላሉ። እናንተን አላልኩም እኔ፣ ሴቶች ነው ያልኩት። ስለዚህ ተመልከቱ፣ አንድ ነገር አንዲት ሴት ተናግራት በአንዲት ቃል ብቻ አትቆምም አሉ። ሴት አፈር ቢ ካለችሽ አንቺ አፈር ቢ፣ እናትሽም አፈር ትብላ፣ አባትሽም አፈር ይብላ፣ ድሜ አፈር ድሜ ቢ እሺ እያለች እንደዚህ አይነት አለ። አሁን ተሐሉም ሒልም የሚለውን ልመጣበት ነው እኔ። ቻይነት የሚለውን ቻይነት ላ አላልኩም እኔ፣ ወንድ ናችሁ አላልኩም፣ ግን እናንተን አይመለከትም ነው ያልኩት እኔ። ተመልከቱ፣ ቻይ ለመሆን አፈር ቢ የምትልሽ አንድ ጋጠ ወጥ ተሳዳቢ ብታጋጥምሽ፣ ሀኑታ ብታጋጥምሽ ማለት ነው፣ ዝም ብለሽ ለማለፍ የመጀመሪያው ጊዜ ላትችይው ትችያለሽ፣ ግን ትሞክሪያለሽ ዋጥ ለማድረግ። በሁለተኛው ቀን ትሞክሪያለሽ መጨረሻ ላይ አንድ ቃል ስለተናገረችሽ መልስ ልትሰጪ አይደለም፣ 10 ቃል እንኳን ብትናገርሽ አትመልሽላትም። አለቅ ጸጥ ነው የምትይው። ስለዚህ ይሄንን ለማድረግ ግን ምን ያስፈልጋል? ፕራክቲስ ያስፈልጋል። ወይም ደግሞ ምንድን ነው ምን ልበላችሁ፣ በምን ልግለጽላችሁ? ለማንኛውም ህልምን፣ ቻይነትን ቻይ ለመሆን በመሞከር ነው መሆን ያለበት ማለት ነው። ጥሩ። እዚሁ ሀዲስ ላይ ወመን የተሐረ አልኸይረ፣ ምንጊዜም ኸይርን ነገር ለማገኘት ትኩረት የሚሰጥ ዩዕጣሁ፣ ይሰጠዋል። አላሁ አክበር። ብቻ ከኛ የሚፈለገው ምንድን ነው ማለት ነው? ምን ማለት ነው? በቃ ለማግኘት፣ ኸይርን ነገር ለማግኘት መሞከር ብቻ ነው። ይህን የሚያደርግ ሰው ምን ጊዜም ያንን ኸይር ነገር ባህሪው እንዲሆን አላህ ያደርግለታል አሉ። ወመን የተወቀ ሸራ፣ መጥፎን ነገር ተንኮልን ነገር ደግሞ ለመጠንቀቅ የሞከረና ጥረት ያደረገ ዩቀሁ፣ ይጠበቃል ከዛ መጥፎ ነገር። ስለዚህ ሁለተኛው ምንድን ነው የሚያስፈልገው ማለት ነው? ባህሪያቶችን፣ ሁለተኛው አይነት ባህሪ በስራ የምናገኘው ነገር አለ ማለት ነው። በስራ ወረዋ አቡ ዳውድ ወትርሚዲዩ ወአሕመዱ አን አቢ ሁረይረተ መርፉዓን። በጣም ይገርማል። ይሄን ሀዲስ ልብ ብላችሁ አዳምጡት። አረጁሉ አላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም መን ዩኻሊል አሉ ረሱል አለይሂ ሰላቱ ወሰላም። አንድ ሰው አሉ፣ አንድ ሰው በጓደኛው ትክክል፣ ወልካዚሚን አልገይዘ ወልዓፊነ አን ናስ፣ በጣም ትክክል። ተመልከቱ፣ እዚህ ይሄ ሀዲስ ምንድን ነው? አንድ ሰው በጓደኛው ዲል ላይ ነው አሉ። አንድ ሰው በጓደኛው እምነት ላይ ነው። ስለዚህ ጓደኛ አድርጎ ከመያዙ በፊት ማንን ጓደኛ አድርጎ መያዝ እንዳለበት ቆም ብሎ ሊያስብ ይገባል አሉ ረሱል አለይሂ ሰላቱ ወሰላም። ሐምዛ ኡስታዝ ሐምዛ አለህ? ኡስታዝ ሐምዛ አለህ? የለም። እሺ፣ እዚህ ውስጥ ያላችሁ ባይሎክስ የምትጠቀሙ በዛው ክፈቱና አገናኙት። ፎር ኦል ማይሲስ አይዋ፣ ሀኑታም አለሽ ይመስለኛል። አገናኙት። ጀዛኩም ላሁ ኸይረን። ጥሩ። ዋአለይኩም ሰላም ወረሕመቱላሂ ወበረካቱ። ተመልከቱ፣ ረሱል አለይሂ ሰላቱ ወሰላም ብዙም አልሄድንም በሏቸው እንዳይቆጡ፣ በተለይ ሴቶቹ እንዳይቆጡ። ከተቆጡ ያው ተናግር ያለው ቅድም፣ ከተቆጡ ኃይለኞች ናቸው። ስለዚህ ባልከፍት ይሻለኛል፣ እዛ ይቅር፣ በዚሁ አስተላልፉላቸው። አሁንም ሩም ውስጥ ያሉትን ሴቶች አይደለም የምለው እኔ፣ ባይሎክስ ውስጥ ያሉትንም ሆነ ፓልቶክ ውስጥ ያሉትን አይደለም የምለው እኔ፣ ሴቶች ነው እያልኩ ያለሁት። ጥሩ። ረሱል አለይሂ ሰላቱ ወሰላም ምን አሉ? አረጁሉ አላ ዲኒ ኸሊሊሂ፣ አንድ ሰው በጓደኛው ዲን ላይ ነው። ስለዚህ ጓደኛ አድርጎ ከመያዙ በፊት ማንን ጓደኛ አድርጎ መያዝ እንዳለበት ልብ ይበላሉ። ምን አገናኘው አሁን ከአኽላቅ ጋር? እስቲ ምን አገናኘው ከአኽላቅ ጋር? ትርጉሙን ልድገመውና መልስ መልሱልኝ። እናንተ አዳምጡ። አሁን እኛ ስለ መካሪመል አኽላቅ እየተነጋገርን ነው። አንድ ሰው አሉ በጓደኛው እምነት ላይ ነው፣ ወደደም ጠላም እንደሱ ነው አሉ። ስለዚህ ጓደኛ አድርጎ ከመያዙ በፊት አስቀድሞ ጓደኛ አድርጎ ለመያዝ የፈለገውን ሰው ያጢ ነው አሉ። ምን አገናኘው ከመካሪመል ሶሪ፣ ምን አገናኘው ከአኽላቅ ጋር? እስቲ የምትሞክሩ ምን አገናኘው ከአኽላቅ ጋር? ምን አገናኘው? ገብቷችኋል? ጥሩ። ማይክ ፍሬ፣ ሌሎቹ ዝም ባላችሁ እሳ አልገባችሁም እንዴ? እኔ እኮ በሎቢው ላይ መልሱ ብያለሁ እንዴ! የፈሪ መልስ ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እሰማለሁ። ምክንያቱም አሁን ለምሳሌ መጥፎ ጓደኞች ካሉን ማለት ነው፣ ምንጊዜም ቢሆን መጥፎ ጓደኞች ጋር ከዋልን በቃ የመጥፎ ባህሪ ተላብሰን ነው የምንመጣው። አሁን ለምሳሌ አንድ ሲጋራ የሚያጨስ ሰው ጋር ተቀምጠን ብንውል ማለት ነው፣ ልክ ልብሳችን ተሸታቶ እንደሚመጣ በመጥፎ ሽታ እቤት ስንገባ ባይጨስም ያ ነገር በመጥፎ ሽታ እንትን ተብለን ነው ተሻተን ነው የምንገባው ማለት ነው፣ በማንፈልገው ነገር። ልክ እንደዛውም ሁሉ ደግሞ መጥፎ ጓደኛ ካለን ማለት ነው፣ ከነዛ ከመጥፎ ጓደኛ የምንወስደው ነገር ጥሩ ነገር አይደለም። ምንጊዜም ቢሆን የሚያወሩትም የሚጫወቱትም ምን የሚሉትም ጊዜ የሚያጠፉትም በመጥፎ ነገር ነው እና ስለዚህ ጓደኛን ቀደም ብሎ መምረጡ የተሻለ ነው የሚባለው ለዚህ ይመስለኛል። አላሁ አለም። ኡስታዝ ያው አንቱ እርስዎ ያብራሩልን። ጀዛኪላሁ ኸይረን ኑር አልጀና፣ አላህ የጀነት ብርሃን ያድርግሽ። በተጨማሪ ኡሙ ሒክማም ጀዛኪላሁ ኸይረን፣ መን ተጃለሰ ተዋረሰ ነው። አበባ ስጧቸው እስቲ ለሁለቱም፣ ለሁለቱም አበባ ስጧቸው። ማሻ አላህ የማያንቀላፉ ሁለት ሰዎች አግኝቻለሁ እስካሁን ድረስ፣ ደስ ይላል። ሌሎቹ ሻሂ ለማፍላት ይገቡና መለስ ብለው ይመጣሉ። ሌሎቹ ደግሞ ሻሂ ሊያፈሉ ይገቡና እኔ እንጃ ኬክ ገና አልበሉም መሰለኝ። ስለዚህ ሌላው ቀርቶ ሀኑታና በረካ ራሱ እያንቀላፉ ይመስለኛል። ቀይ እንሰጣቸዋለን መጨረሻ ላይ። ለማንኛውም ትክክል ነው። ኡሙ ሒክማ መን ተጃለሰ ተዋረሰ፣ የተቀማመጠ ተወራረሰ ይላል። ትክክል ኑረል ጀና የሚያልሽው አንድ ሰው ዲን ማለት እኮ በመሰረቱ እህቶቼና ወንድሞቼ ዲን ብሎ ማለት እኮ ባህሪ ማለት እኮ ዲን ማለት እኮ ዝም ብሎ ብቻ ዲን የሚባል ነገር አይደለም። እውነተኝነት አለ፣ ታማኝነት አለ፣ ቃል አክባሪነት አለ፣ አደራ መጠበቅ አለ፣ ማዘን አለ። አያችሁ፣ እነዚህ ተከመቻችተው ነው ዲን የተባሉት፣ እነዚህ ገብተውበት እንጂ ዝም ብሎ እኮ ዲን ተለጥፎ ተጽፎ የሚለጠፍ ነገር እኮ ማለት አይደለም። ትክክል። ስለዚህ ማንኛውም እንቅስቃሴያችን ለዚህ ነው ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ አለቀ። ህይወቴ፣ መሞቴ፣ ስግደቴ፣ እርዴ፣ ሁለመናዬ ለአላህ ነው በል። ይሄ ነው ዲን ማለት፣ ዲን ማለት ይሄ ነው። ስለዚህ አንድ ሰው ጓደኛ አድርጎ ከመያዙ በፊት ጓደኛው ማን እንደሆነ ማወቅ አለበት። ለዚህ ነው እኮ እኔ ስለ ሀኑታ አንዳንድ ጊዜ ምን ይከሰታል መሰላችሁ? አንዳንድ ጊዜ ምሳሌ ስጠቀም ቅር እንዳይላችሁ፣ ኑር አልጀና ምሳሌ፣ ስለ ኑር አልጀና ማንነት ለማወቅ ከፈለግኩኝ አየዋ። ጀዛኪላሁ ኸይረን ሀኑታ፣ ኸይር ሰርተሻል። እዛ ውስጥ ያሉት እህቶቻችን እና ወንድሞቻችን አውፍ በሉን እሺ። ቀይም ቢጫም እንዳትሰጡኝ እንግዲህ አደራ ብያለሁኝ። ቅድም ጠይቃኝ ነበር አንድ እህታችን፣ እዛ ገብቼ ነበር። ስገባ ኡስታዝ እያስተማረ ነበረ። የሚቀጥል መስሎኝ ነው ያልገባሁ ያልያዝኩላችሁ። አውፍ በሉኝ እሺ። ቀይም ቢጫም ካለ እዚሁ አሳዩኝ እንግዲህ ሀኑታና ፎር ኦል ማይሲስ። ለማንኛውም ተመልከቱ፣ እኔ ስለ ኑር አልጀና ለማወቅ ከፈለግኩኝ ቀጥታ እሷን አይደለም ቶሎ ብዬ ማየት ያለብኝ ባህሪ ተመልከቱ። ባህሪ የሚባለው ነገር በከለር አይገለጽም። ኑር አልጀናም ሆነች ሀኑታም ሆነች በረካ፣ ሌሎቻችሁም አንድ ሰው አንዲት ሴት ቆንጆ ናት ወይስ ቆንጆ አይደለችም የሚለውን ፊቷን አይቶ ማወቅ ይችላል። ነገር ግን የእሷን ባህሪና ዲን ፊቷን አይቶ ማወቅ አይችልም፣ አይቶ ማወቅ አይችልም። ስለዚህ እኔ የኑር አልጀናን ባህሪና ዲን ለማወቅ ከፈለግኩኝ የእሷ ጓደኞች እነማን ናቸው ብዬ መጠለብኝ። ኢነ ልሙቃሪነ ቢልሙቃሪኒ የቅተዲ ነው የሚሉት። ስለዚህ እኔ የአሉታ ጓደኞች እነማን ናቸው? ዘፋኞች አዑዙ ቢላህ አይሆኑም፣ ግን ምሳሌ ነው። ዘፋኞች፣ ሰበርሰካ፣ ፊሽካ ነፊዎች አይደሉም። ጥሩ፣ ይሄ ካላደሉ ምንድን ናቸው? የዚህ ተቃራኒ ሲሄዱ የጫማ ኮቴያቸው የማይሰማ ልብሳቸው እስከታች የወረደ። አዎ እነዛም እኮ ሙስሊሞች ሊሆኑ ይችላሉ። በነገራችን ላይ አለማወቅም ሊሆን ይችላል። ቋቅም ብሽ አድርገው የሚሄዱት እኮ አንዳንድ እህቶቻችን ሂጃብ የሚመስላቸው ጸጉር መሸፈን ብቻ ይመስላቸዋል። ከታች አቶ ጂንስ ተደርጓል። አንድ ሰው አሉ አንድ ጊዜ ለእንግድነት ተጠሩና አሉ፣ ቅሷ ሶሂህ ነው አብሽሩ፣ ማን አወራው እንዳትሉኝ እንጂ የሆነች ሰደቃ ነገር ተዘጋጅታ ተጠርተው ሄዱ አሉ። ሼህ ነገር ናቸው አሉ። ገቡና ምግብ አቅራቢዋ ጸጉሯን አልሸፈነችም ነበር አሉ። ግልጽ ነበር። ልክ እዛ ፊት ለፊት ስትመጣ ምነውን ቶዬ አሉና አንገታቸውን አቀረቀሩ አሉ። ኧረ ኧረ ኡፍ በሉኝ ሾሆቹ አለችና አሉ ቀሚሷን ወደ ላይ አንስታ ጸጉሯን ሸፈነችበት አሉ። ኧረ ኧረ የታችሁ ይብሳል አሉ አሉ። አያችሁ፣ ትክክል። አሁን ተመልከቱ፣ ምንድን ነው ችግሩ? የታችሁ ይብሳል ምንድን ነው? አንዳንድ ሰዎች ለማለት የፈለግኩት እሷ አሁን የመሰላት ምንድን ነው? ጸጉር በእሷ ቤት አሁን ጸጉር መሸፈን አለበት እንጂ ሌላ ቦታ የለም። አሁን ተገልጻ የመጣችው ጸጉሯን ነበረ። ወዲያውኑ አስተካከሉላት ማለት ነው። እና አንዳንድ ጊዜ እህቶቻችን ምን ይፈጠራል መሰላችሁ? ጸጉር መሸፈን ብቻ ነው ሂጃብ የሚመስላቸው። ማሻአላህ አንዲት ጸጉር አትታይም። ጸጉር ብቅ ካለች ቶሎ ብላ ትሸፍናታለች። ግን ከታች ደግሞ አውዙ ቢላህ ነዋ። ቁጭ ከላይ ማሻአላህ፣ ከታች አውዙ ቢላህ አሉ አሉ። አንዱ ደግሞ ከላይ በትክክል ተሸፍኗል፣ ጸጉሯ ተሸፍኗል፣ አንድ ጸጉር አይታይም። ከታች ግን የአቶ ጂንስን ወይም ደግሞ ስምንት ቅድ ነው። አሁን ደግሞ ስንት ቅድ እንደመጣ አላውቅም። እኔ ፋሽኖችን መከታተል ከተውኩኝ ቆይቻለሁኝ። ድንገትም ዘመኑ አድግ ያለሁ እያለ 12 ደርሷል። 100 ሳይደርስ ብቻ እንደው ህይወታችንን ያስተካክልልን ነው እንጂ ያሰጋል እኮ። 100ማ ከደረሰ ልብስ አይባልም። እንደው እዛ ጋምቤላ ያሉት እርቃናቸውን የሚሄዱት አይሻልም? ሀኑታ ያየችው 12 ነው። ኡሙ አድል ነው አንድ ቅድ ነው አለች። እንግዲህ እየተሻሻለ መጥቷል ማለት ነው። በኡሙ አድል ከሄድን እየተሻሻለ መጥቷል። ጥሩ እንግዲህ አንድ ቅድ ከሆነ ተሻሽሏል ማለት ነው። እንግዲህ ሊጠፋም ይችላል። እንግዲህ ተመልከቱ ምንድን ነው ማለት ነው። አሁን ለማለት የፈለግኩት እኔ እዚህ ቦታ ላይ አንድ ሰው ጓደኛ አድርጎ የሚይዘው የእሱን መውረሱ አይቀርም። ወደ ፖይንቱ እንመለስና ባህሪ ሁለት አይነት ባህሪ ነው። አንደኛው ተፈጥሯዊ ባህሪ ነው። አላህ ሲፈጥረው ያንኑ ፈጥሮታል። ሁለተኛው ባህሪ በስራ በጥረት የሚገኝ ነው። እውቀትን ጥረት አድርገን እንደምናገኘው ቻይነትን፣ ቸርነትን፣ ሶብርን፣ ሙስሊምን መውደድን፣ ካፊርን መጥላትን፣ ታላቅ ማክበርን፣ እነዚህን ልፋት ጥረት አድርገን ልናገኛቸው እንችላለን። ስለዚህ በከስብ የሚገኙ ሶስት አይነት ናቸው ተብሏል። ቅድም እንዳየነው አንደኛ ጥረት በማድረግ የምናገኘው፣ ሁለተኛ ጥሩ ጓደኞች ካሉን ከነሱ እንወርሳለን ጥሩን ባህሪ፣ ሶስተኛ ደግሞ አላህን በመለመን ማለት ነው። ይህንን ካየን ዛሬ ቀጥታ የምናየው እንግዲህ እውነተኝነትን ነው። እውነተኝነትን አስድቁ ሐሰበ ተዕሪፊሂ ዕንደ ፉቀሃኢ ዲን አልኢስላሚ ሁወ ቀውሉ አልሐቅ ወሙጣበቀቱ አልከላሚ ልልዋቅዕ። አሁን ዲፋይን ማድረግ ያስፈልጋል፣ ወይም ስድቅ የሚለው ምን ማለት ነው? እኛ አብዛኛውን ጊዜ ወንድሞቼና እህቶቼ እውነት ሲባል ቶሎ ህሊናችን ውስጥ የሚቀረጸው በአንደበታችን የምንናገረው ንግግር ብቻ ነው የሚመስለው። ላ አይደለም። ግን እንደው እውነተኛ ስንል ቶሎ የምንረዳው ነገር ምንድን ነው? የዲነል ኢስላም ምሁራኖች ያስቀመጡት ሰውየው የሚናገረውና የሚናገርለት ነገር የሚሰራውና የሚሰራለት ነገር የተላበሰውና የሚላበስለት ነገር ተመሳስሎ መገኘት ማለት ነው። እኔ ቀን ላይ ከቀኑ 7 ሰዓት ላይ ፀሐይ ወጣለች ብል ዋሽቻለሁ ወይንስ እውነቴን ነው? እውነት ነው። ጥሩ ቀን ነው፣ አልዋሸሁም። ግን ከሌሊቱ 7 ሰዓት ላይ ፀሐይ ወጣለች ተቀባይነት የለውም፣ ውሸት ነው ማለት ነው። ስለዚህ قول الحق ومطابقة الكلام للواقع ይላል። ትክክለኛን መናገር የሚናገረው ንግግር ከነባራዊ ሁኔታ ጋራ ገጥሞ መገኘት ነው። ይሰማል? ጥሩ። ስለዚህ እንግዲህ እውነት ብሎ ማለት በዚህ አይነት ትርጉም ከሄድ ይሄን ይመስላል። አላሁ ሱብሃነሁ ወተዓላ እውነትን አስመልክቶ እንዲህ ይላል፣ ያ አዩሃ الذين آمنوا اتقوا الله وكونوا مع الصادقين እናንተ አማኞች ነን ያላችሁ አላህን ፍሩ ከእውነተኞች ጋር ሁኑ። በሌላ አገላለጽ እውነትን እንጂ አትናገሩ፣ እውነትን እንጂ አትስሩ፣ እውነትን እንጂ አትመልከቱ፣ እውነትን እንጂ አታዳምጡ፣ እውነትን እንጂ አትመኑ፣ እውነትን እንጂ አትመኙ፣ እውነትን እንጂ አትብሉ፣ እውነትን እንጂ አትልበሱ፣ እውነትን እንጂ አትጠጡ። እውነት ይለበሳል ይጠጣል እንዴ? እውነት ይደረጋል እንዴ? አዎ። ትርጉሙን ሰፋ አድርገን ስንወስደው ህይወታችሁ በሙሉ እውነትን የተላበሰ መሆን አለበት ይላል አላህ ሱብሃነሁ ወተዓላ። የመጀመሪያው የእውነተኝነትን ባህሪ የተላበሰው የዓለማቱ ጌታችን ነው አላህ። ሁለተኛው ነቢያቶች አለይሂም አፍደሉ ሰላት ወአዝከ ተስሊም ባህሪያታቸው በሙሉ እውነተኛ ነው። እስቲ የአላህን እውነተኛነት የሚገልጽ ማስረጃ አለ ወይ የሚል ጥያቄ ከተነሳ ድንገት እንየው። يقول الله سبحانه وتعالى والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا وعد الله حقا ومن أصدق من الله قيلا. يعني أصعب ما تأرشانات أو ما سرجا من فلقه كما الكتب من إلى الله سبحانه وتعالى والذين آمنوا وعملوا الصالحات እነዚያ ያመኑና መልካም ስራዎችን የሰሩ ሰኑድኺሉሁም ጀናት ጀነቶችን እናስገባቸዋለን። አላህ ጀነት ከሚገቡት ያደርገን። ምን አይነት ጀነቶች? ተጅሪ ሚን ተሕቲሃ አልአንሃር ከበስተስሮቿ ጅረቶች የሚፈሱባት የሆነች ያቺ ጀነት። ለምን ያህል ጊዜ? የቀን የጊዜ ገደብ የለውም ማለት خالدين فيها ابدا زوتر يميقوبات يمينوروبات يهونه وعد الله حقا እውነት የሆነ የአላህ ቃል ነው ይላል። ወመን አስደቁ ሚነላህ ቂላ፣ አለቀ ደመደመው። ከንግግር በኩል ከመናገር በኩል ከአላህ ሌላ ከአላህ የበለጠ እውነት ተናጋሪ ያለ እንዲ አለ የለም፣ አለቀ። ወመን አስደቁ ተመልከቱ፣ ዋዕደላሂ ሐቀን ብሎ ነበር። ዋዕደላሂ ሐቀን እውነት የሆነ የአላህ ቃል ነው አለ። ከዛ ቀጠለና ወመን አስደቁ ሚነላሂ ቂለን ከንግግር በኩል ከማለት በኩል ከአላህ የበለጠ ማን ነው እውነተኛ? ስለዚህ እናንተ አማኞች ሁኑ፣ መልካም ስሩ፣ ደስተ ስሮቿ የሚፈስባት የሆነችን ጀነት አስገባችኋለሁ ዘውትር የምትኖሩባት ስትሆኑ። ወጣት እርጅና የለም፣ ጤናማ በሽታ የለም፣ ጥቁር ፀጉር ሽበት የለም፣ ጥርሱ ነጭ መዛግ የለም፣ መጥገብ መራብ የለም፣ ደስተኛ መከፋት የለም፣ ጤነኛ መታመም የለም፣ መፈቃቀር መጠላላት የለም፣ መተባበር አንዱ በአንዱ ላይ ግፍ መፈጸም የለም፣ ልማር የለ፣ ኤሌመንተሪ የለ፣ ሃይስኩል የለ፣ ዩኒቨርሲቲ የለ፣ እግሬን ውሃ ውስጥ አድርጌ ላጥመ የለ፣ ምንም ነገር የለ። ቁጭ ብለህ ብቻ ሁለት አልጋዎች አሉ ለእያንዳንዱ የተዘጋጁ፣ አንዱ ከብር አንዱ ከወርቅ የተሰራ። እዛ ላይ ቁጭ ብሎ የፈለገውን ፍራፍሬዎች ለመቅጠፍ ለመቁረጥ ሲሞክር ሲያስብ ብቻ ትቀርብለታለች። ወደነል ጀነተይኒ ዳን ትቀርባለች ጀነቷ ራሱ። ጀነት ማለት እዚህ ጋር ፍሬ ማለት ነው። ትቀርብለታለች። ቅንጥስ ሲያደርጋት ወዲያውኑ ደግሞ ትተካለች። አላሁ አክበር። ወተት ከፈለገ አጠገቡ አለ የወንዝ ወተት። ኸምር ከፈለገ የወንዝ ኸምር አለ። ብርዝ ከፈለገ የወንዝ ብርዝ አለ። ውሃ ከፈለገ የሰው እጅ ያልነካው ማጣሪያ የማያስፈልገው ኬሚካል የማያስፈልገው ባክቴሪያ ያላዘለ የማይከፈልበት ያንተ ብቻ የሆነ የውሃ ወንዝ አለ። ቀዝቃዛ ፍሪጅ የማያስፈልገው የማይለወጥ የሆነ ውሃ። እንደዚች አይነት ጀነት ውስጥ ዘውታሪ ናችሁ ብሎ አላህ ቃል ገባ። ከዛ ምን አለ ምን አለ? የተናገርኩት እውነቴን ነው አለ አላህ። እውነቴን ነው፣ ከኔ የበለጠ ደግሞ እውነት ተናጋሪ የለም አለ። የአሕዛብ ዘመቻ ጊዜ ሙእሚኖቹ ሱብሓነላህ አላህ የፈተነባቸው አሕዛብ፣ ከዚያም ግን ድል በአይናቸው ያዩት የአሕዛብ ዘመቻ ጊዜ ምን እንዳሉ ሙእሚኖቹ በቁርአን ላይ አላህ እንዲህ ብሎ ገልጾልናል። አዑዙ ቢላሂ ሚነ ሸይጧን ረጂም ولما رأى المؤمنون الأحزاب قالوا هذا ما وعدنا الله ورسوله وصدق الله ورسوله وما زادهم إلا إيمانا وتسليما ولما رأى المؤمنون الأحزاب مؤمنون شو يتكاراني جروب أنجان ህዝቦች በተመለከቱ ጊዜ ከሃዲያኖቹን ፊት ለፊት ተከማችተው ሲመለከቷቸው ቃሉ አሉ ሃዛ ማ ወዓደን አላሁ ወረሱሉ፣ ይህማ እኮ ለእኛ እንግዳ አይደለም አላህና መልእክተኛው የቀጠሩን የሆነ ነው አሉ። ወሰደቀ አላሁ ወረሱሉ፣ አላህም መልእክተኛውም እውነት ነው ያሉት አሉና እነዚህ ሙእሚኖችን ወማ ዛደሁም ኢላ ኢማናን ወተስሊማ፣ የጠላትን ብዛት ፊት ለፊት ተሰልፈው ሲመለከቱ አላህ የገባልን ቃል ነው፣ ይመጡላችኋል፣ ይገጥሟችኋል፣ ታሸንፋላችሁ ብሎናል ብለው አላህም መልእክተኛውም እውነት ተናግረዋል በማለታቸው ኢማንንና እጅ መስጠትን ታዛዥነትን እንጂ ሌላ ነገር አልጨመረባቸውም ይላል። ስለዚህ ወሰደቀ አላሁ የሚለውን ነው የመጀመሪያው እውነት ተናጋሪ እውነተኛ አላሁ ስብሓነሁ ወተዓላ። ነቢያቱ እውነተኞች መሆናቸውን በተለያዩ የቁርአን አናቅጾች ገልጿቸዋል። ወድኩር ፊል ኪታቢ ኢብራሂማ እነሁ ካነ ስዲቀ ነቢያ ይላል። ነቢይ ኢብራሂምን አውሳ፣ እሱ እኮ እውነተኛና ነቢይ ነበር ይላል። ሌሎቹንም እንደዚሁ አድርጎ ጠቅሷቸዋል። እንግዲህ ይህን ያህል ካል የመጀመሪያው እውነተኛ አላህ ነው ካል፣ እውነተኝነት የነቢያቶች የደጋግ የአላህ ባሪያዎች መገለጫ ባህሪ ነው ካል፣ ለመሆኑ እውነት በስንት ይከፈላል? እውነት በስንት ይከፈላል? እስቲ እንመልከት። ያዙ። አንደኛ አስድቁ ማአላህ፣ የመጀመሪያው ከአላህ ጋራ ሙስሊም እውነተኛ መሆን አለበት። ከአላህ ጋራ ሙስሊም እውነተኛ መሆን አለበት። እንዴት ነው ከአላህ ጋራ እውነተኛ መሆን የምችለው የሚል ጥያቄ ቢነሳ፣ ቢእኽላስ ልአዕማል ኩሊሃ ሊላህ፣ የሚሰራውን ስራ በሙሉ ለአላህ ብቻ በማድረግ። እህቶቼ ወንድሞቼ፣ ከሳሪ ማለት ባህሪውን ሲያሳምር፣ እውነትን ሲናገር፣ ቸር ሲሆን፣ ታላቅን ሲያከብር፣ ለታናሽ ሲያዝን፣ ሲሰግድ፣ ሲጾም፣ ሲሰድቅ፣ ሀጅ ሲያደርግ፣ የሰውን ይስሙልኝና ይውልኝ ፈልጎ ከሆነ እንደሱ ከሳሪ የለም በምድር ላይ። የመጨረሻ ከሳሪ ማለት አንድን ነገር ሲያደርግ ከሰው ፈልጎ የሚያደርግ ከሆነ የመጀመሪያም የመጨረሻም ከሳሪ እሱ። አላህ ከክስረት ይጠብቀና። ስለዚህ አንድ ሰው ለአላህ ብሎ ካልሆነ ምንም ነገር አይሰራ፣ ለአላህ ብሎ ካልሆነ ምንም ነገር አይናገር፣ ለአላህ ብሎ ካልሆነ ምንንም ነገር አንስቶ አይስጥ። አለበለዚያ ግን ሲናገር አንደበተ ርቱዕ ለመባል፣ ሲያስተምር አሊም ለመባል፣ ዳዕዋ ሲያደርግ በጣም ደስ ይላል ለመባል፣ ሲሰጥ ቸር ለመባል፣ አንገቷን ደፍታ ስትሄድ ጨዋ ለመባል፣ ሂጃብ አድርጋ ስትሄድ ዲነኛ ለመባል፣ ዝቅ አድርጋ ስትናገር በጣም አይን አፋር ናት ለመባል፣ ይሄንን አስበን የምንሰራ ከሆነ ከሳሪዎች ነን። አላህ ከክስረት ይጠብቀን። ስለዚህ አንድ ሰው ከአላሁ ሱብሓነሁ ወተዓላ ጋር እውነተኛ ሊሆን የሚችልበት የመጀመሪያው የሚሰራውን ስራ በሙሉ ለአላህ ብቻ ብሎ መስራት አለበት። ንያችን ማሳመር መቻል አለብን። ሌላው ሳ والمسلم يخلص في جميع الطاعات بإعطائها حقها أو حقها وأدائها على الوجه المطلوب منه. ودتوا أهتي ود ودمي الله سبحانه وتعالى ينيان مسلم النتاتشنن يميقل لصباته يغنو تقباراته جن النزة تقباراته بركاته جنرته. صلاة صلاة سنسجد بصلاة جنست እውነተኞች መሆን አለብን። ጾም ስንጾም እውነተኞች መሆን አለብን። በትክክል መስገድ አለብን። በትክክል መጾም አለብን። እዚህ ይሄንን በዚህ አይነት መንገድ ከፈጸም እውነተኞች ነን ማለት ነው። ስለዚህ የመጀመሪያው እውነተኝነታችንን መግለጽ ያለብን ከአላሁ ሱብሓነሁ ወተዓላ ጋር ነው መሆን ያለበት። ሁለተኛው የእውነተኝነት ወይም የእውነት አይነት አስድቁ ማዕናስ፣ ከሰዎች ጋራ እውነተኛ መሆን አለብን። ከሰዎች ጋር እውነተኞች መሆን አለብን። ፈላ የክዚቡ ልሙስሊሙ ፊ ሐዲሲሂ መዓ ልአኸር፣ ሙስሊም ሲያወራ አይዋሽም። ይስቀሉህ እንጂ ይስቀሉሽ እንጂ አትዋሽ አትዋሽ፣ አለቀ። የፈለገ ይምጣ እውነቱን ተናገሩት። ለምን ቢባል እውነት የሙእሚን መገለጫ ሲሆን ውሸት የሙናፊቅ መገለጫ ነው። ሁላችሁም እንደምታውቁት አየቱል ሙናፊቂ ሰላሱን ያሉት የሙናፊቅ መገለጫ ሶስት ናቸው አሉ ረሱል ዓለይሂ ሰላቱ ወሰላም። ኢዛ ሐደሰ ከዘበ፣ ሲያወራ ይዋሻል፣ ሲያወራ ይዋሻል። ስለዚህ ከሶስቱ የሙናፊቅ መገነጫዎች ውስጥ የመጀመሪያው ሲያወራ ይዋሻል ማለት እና መዋሸት የለበትም አንድ ሙስሊም ከሙስሊም ጋርም ሆነ ከነን ሙስሊም ጋር ያለው ኑሮ ግብረገብ በእውነት ላይ የተመሰረተ መሆን አለበት ሶስተኛው የእውነት አይነት አስድቁ ማነፍስ ከራስ ጋር እውነተኛ መሆን ከራሴ ጋር እውነተኛ መሆን አለብኝ فالمسلم الصادق لا يخدع نفسه ራሳቸውን የሚያታልሉ አሉ ራሳቸውን የሚሸውዱ አሉ سبحان الله ራሳቸው ተመልከቱ እንዴት ነው ራሱን የሚሸውደው እንዴት ነው ራሱን የሚያታልለው አንድ ሰው ከተባለ ويعترف بعيوبه واخطائه ويصححها فهو يعلم ان الصدق طريق النجاح مسلم بمسارته እውነተኛ የሆነ ሙስሊም ራሱን አያታልልም ወንጀል ሰርቶ ከሆነ መተውበት አለበት ወንጀል ሰርቶ ከሆነ መተውበት አለበት ወንጀል እየሰራ ጥሩ ሰው ነኝ የሚል ከሆነ ራሱን ያታልላል ሚዛን ያጎደለ ብልጥ ነኝ የሚል ከሆነ ያታልል ነው ራሱ ነፍሱን ይዋሻት ነው ሚስት ባሏን የሸወደች ይመስላታል ግን ራሷን ነው የሸወደችው ባል ሚስቱን የሸወደ ይመስላዋል ግን ራሱን ነው የሸወደው ሙስሊም ምን ጊዜም ከራሱ ጋር እውነተኛ መሆን አለበት ህይወቱ እውነትን የተላበሰ መሆን አለበት ለምን እውነትን ከራሱ ጋር ካመጣ ተሳስቶ እንኳን ከሆነ አዎ ተሳስቻለሁ ይቅርታ መጠየቅ አለበት እዚህ ጋር አጥፍታል አዎ አጥፍቻለሁ እዚህ ጋር እንዲብልህ ነበር ብሎ ከሆነ አዎ ብያለሁ አድርጎት ከሆነ አዎ አድርጌዋለሁ እንዲህ እንዲህ ተናግረህ ነበር አዎ ተናግሬያለሁ ይቅርታ ይደረግልኝ ይሄ ነው የሙስሊም ባህሪ መሆን ያለበት በውስጡ እንዳለው እንደሰራው እያወቀ የላይ የላይ ግን በጭራሽ አላደረኩትም በጭራሽ አልተናገርኩትም በጭራሽ ይሄን ነገር ቃል አልገባሁም ካለ ራሱን እየዋሸ ነው ስለዚህ ሙስሊም ከአላህ ጋር እውነተኛ መሆን አለበት ከሰዎች ጋር እውነተኛ መሆን አለበት ከራሱ ጋር እውነተኛ መሆን አለበት ስለዚህ ወንድሜ እህቴ እውነተኝነት የምትባለውን ባህሪ እንላበሳት እውነተኝነትን ከተላበስ ሁሉም ነገር ገሪ ሆነልናል አላሁ ስብሓነሁ ወተዓላ የውመ ልቅያማን ስለ የውመ ልቅያማ ሲናገር ነቢዩላህ ዒሳ ዓለይሂ ሰላምን እና እናታቸውን መርየምን ዓለይሃ ሰላም ሲያመልኩ የነበሩትን ሰዎች ያቀርብና አላህ أأنت قلت للناس اتخذوني وأمي إلهين من دون الله أنت نهندي أنين النا الناتين كالله وجه أمالك توتش عدرقاتشو يازون بلح استلال فحال اندي بلو سيت أيك أتشو نبي الله إيسى عليه السلام من الالو أنيكو هلالكم أنت بل يالكن ينجي ألتناك ما قلت لهم الا ما قد الا ما امرتني به انت بل يالكنين انجي አልተናገ ቢየውን ከሆነ ደግሞ አንተ ውስጤ ያለውን ታውቃለህ እኔ አንተ ውስጤ ያለውን አላውቅ ብለው ሲደመድሙ መጨረሻ ላይ በትቀጣቸው ባሪያዎች ናቸው በትምራቸው አንተ ሃያልና ማሃሪነ ሲሉ አላህ ምን ይላል قال الله هذا يوم ينفع الصادقين صدقهم لهم جنات تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عن ذلك الفوز العظيم الله ملس سيسة الهلال قال الله الله أعلى هذا يوم ينفع الصادقين صدقهم ዛሬ ቀን ራሳቸውን ሲዋሹና ሲያታልሉ የነበሩት ሰዎች ሳይሆን በዛሬ ቀን የሚጠቀሙት እውነተኞች ብቻ ናቸው። እውነተኞች በእውነተኝነታቸው የዛሬው ቀን ይጠቀሙበታል፣ በእውነተኝነታቸው ይላል አላሁ ስብሓነሁ ወተዓላ። ስለዚህ ምነው አይሰማም? መልካም። እንግዲህ የውመል ቂያማ እንኳን የውመል ቂያማ እንኳን ሱብሃንአላህ በዛች በጭንቋ ቀን እንኳን የሚጠቀሙት ሰዎች እውነተኞች ብቻ ናቸው ይላል። በዚህ ይደመደማል በአላህና በነቢዩላህ ዒሳ አለይሂ ሰላም መካከል የነበረው ውይይት፣ ጥያቄና መልስ ያልቃል። የዛሬው ቀን እውነተኞች ብቻ ናቸው በእውነተኝነታቸው የሚጠቀሙት ይላል አላሁ ሱብሓነሁ ወተዓላ። ስለዚህ ነጃ የመውጫ መንገድ ናት ማለት ነው። እውነተኝነት ነጃ ታወጣናለች። አኼራ ብቻ አይደለም ነጃ የምንወጣው በእውነተኝነታችን፣ ዱንያም ላይ ራሱ እውነትን የያዘ እውነትን የተናገረ እውነትን ያመነ እውነትን የሰራ እውነትን የሰጠ እውነትን የሰማ በዱንያ ላይ ለጊዜው ሰዎች ዘንድ ላይወደድና ሊጠላ ሊወገዝ ይችላል እንጂ መጨረሻው ግን እንደሱ የተወደደና የተከበረ ሰው አይሆን። ግን ውሸታም ሰው ለጊዜው ዋሽቶ ሰዎች ዘንድ ሊጨበጨብለትና እልል ሊባልለት ይገባ ይችል ይሆናል። ግን መጨረሻው ውሸታም መሆኑ ሲታወቅ ግን ሊነሳ የማይችልበት የሆነ አወዳደቅን ይወድቃል። አላህ እውነተኞች ያድርገን። ሁለተኛው እውነተኝነት በመሆናችን የምናገኘው ወስድቁ ጠማዕኒነቱን፣ እውነተኝነት የልብ መረጋጋትን እናገኛለን በእውነተኝነታችን። በዱንያም በአኼራም ነጃ ከመውጣታችንም በተጨማሪ ውስጣችን ይረጋጋል፣ ሰላም ያገኛል። ለዚህ ነው ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ተሐረው ስድቀ፣ እውነትን ፈልጉ፣ እውነትን አጥብቃችሁ ያዙ። ወኢን ረአይቱም አነ ፊህ ልሐለከተ፣ ለጊዜው የሚታያችሁ እውነትን በመናገሬ እገደላለሁ፣ እታሰራለሁ፣ እሰቃያለሁ፣ እጠላለሁ ብላችሁ እንኳን ብትመለከቱም እውነትን አጥብቃችሁ ያዙ። ፈኢነ ፊህ ነጃተ፣ እውነት ውስጥ ነው ነጃት መድህን ያለው አሉ። ወጅተኒቡ ልከዚበ፣ ውሸትን ራቁ። ወኢን ረአይቱም አነ ፊህ ነጃተ፣ ለጊዜው ውሸትን በመናገራችሁ የተወደዳችሁ፣ ከቅጣት የዳናችሁ፣ ከእስር የተፈታችሁ፣ ከስቃይ ያመለጣችሁ፣ የተከበራችሁ መስሎ ቢታያችሁም ፈኢነ ፊህ ልሐለከተ፣ መጨረሻው ጥፋት ነው አሉ። ስለዚህ እውነት ለጊዜው ለእኛ ሲታየን መጥፎ ውጤት የሚያመጣ መስሎ ይታየናል እንጂ መጨረሻው ያማረ ነው። ውሸት ግን ለጊዜው ጥሩ ነገር የምናገኝበት መስሎ ይታየናል፣ መጨረሻው ግን የከፋ ነው ይላሉ ረሱል ዓለይሂ ሰላቱ ወሰላም። የመጨረሻው ከእውነት ጋር የተያያዘ ታላቅ ሀዲስ አለ። ይህን ሀዲስ ሁላችሁም ታውቁታላችሁ። ይህንን ሀዲስ ብቻ ስለ እውነት ተናግሮ ወይም አዳምጦ አንብቦ ሌላ እንኳን ሀዲስን ሀዲሶችንና ቁርአን አናቅጾችን የቁርአን አናቅጾችን ባይጨምር ራሱ ይበቃዋል። ይሄ ሀዲስ ምን ይላል? ረሱል ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ ኢነ ሲድቀ፣ እውነት ያህዲ ኢለል ቢር፣ ወደ መልካም ስራ ይመራል። ወኢነል ቢራ፣ መልካም ስራ ደግሞ ያህዲ ኢለል ጀነቲ፣ ወደ ጀነት ይመራል። ወኢነ ረጁለ፣ አንድ ሰው ለየተሐረ ሲድቀ፣ እውነትን የሚፈልግና እውነትን የሚከታተል ከሆነ ሐታ ዩክተበ ዒንደ ላሂ ዐዘ ወጀለ ሲዲቀን ወላ የዛሉ የተሐረ ሲድቀ፣ እውነትን ከመፈለግ የማይወገድ ከሆነ አላህ ዘንድ እውነተኛ ተብሎ ይጻፋል። ተመልከቱ፣ አንደኛ እውነት ወደ ጥሩ ስራ ይመራል አሉ። ጥሩ ስራ ወደ ጀነት ይወስዳል አሉ። ሶስተኛ አንድ ሰው ምን ጊዜም እውነተኛ ለመሆን በጣረ ቁጥር አላሁ ሱብሓነሁ ወተዓላ ዘንድ እውነተኛ ተብሎ ይጻፋል። وإن الكذب وشت دقمو يهدي إلى الفجور ودمت فون جروش نو يمي مراو وإن الفجور مت فون جروش دقمو وانجروش دقمو يهدي إلى النار ودا إسات نو مي الدرسو وإن الرجل لا يتحرى الكذب وشت يمي فلقنا يمي كتات الكهونة وشت عم كم هون أي وقدم حتى يكتب عند الله كذابا አላህ ዘንድ ውሸታም ተብሎ እስከሚጻፍ ድረስ። ተመልከቱ እንግዲህ ትልቁ እዚህ ጋር አደጋው እውነትን በመናገር እውነተኛ ተብሎ አላህ ዘንድ ሲጻፍ፣ ውሸትን በመናገር አላህ ዘንድ ውሸታም ተብሎ ይጻፋል። የሁለቱንም የእውነተኝነትን ትርፋማ ከዚህ ሐዲስ ብቻ ብናገኝ በቂ ነው። ውሸታም በመሆንና ውሸትን በመናገር ውሸትን በመስራት ውሸትን በመላበስ ውሸትን በመደገፍ ደግሞ የሚያጋጥመን ክስረት ከዚህ ሐዲስ ብቻ በመውሰድ እራሳችንን ልንጠብቅ ይገባል። እንግዲህ እህቶቼ ወንድሞቼ፣ ከእውነት ጋር የተያያዘ እውነት ታላቅ የሆነ እስላማዊ ባህሪ ነው፣ ልንላበሰው ይገባል። እውነት የመድህን በር ነው። እውነት የአላህ ባህሪ ነው። እውነት የመላእክተኞች መገለጫ ነው። እውነት የአላህ የደጋግ የሱ ባሪያዎች ባህሪያት ወይም ባህሪ ነው። እውነትን የተናገረ፣ እውነትን የተላበሰ፣ እውነትን የሰራ፣ እውነት የሆነ ህይወቱ መጨረሻው ያምራል። የእውነትን ተቃራኒ ግን የተላበሰ መጨረሻው የከሰረ ይሆናል። ስለዚህ እውነት የምትባለዋን ባህሪ በህይወታችን ላይ ተፈጻሚ ልናደርጋት ይገባል። እውነትን ከተናገርን፣ እውነትን ከሰራን፣ እውነትን ከወደድን፣ እውነትን ከደገፍን እኛ ትክክለኛ ሙስሊሞች ነን፣ ትክክለኛ ሙእሚኖች ነን። የእውነት ተቃራኒ ለብሰን ከሄድን፣ ተከትለን ከሄድን፣ ከሰራን፣ ከተናገርን ግን የሙእሚንና የሙስሊም ተቃራኒ የሆነው የሙናፊቅ ባህሪ እንዳይወድቀኛ ላይ እንዳትወድቀኛ ላይ ጠንቀቀልንል ይገባል ነው እምለው። ወድሞቼና እህቶቼ እውነትን በተመለከተ በዚሁ እንደመድማለን። አላህ ካለ እንግዲህ ለዛሬ አውፍ በሉኝ። ከዚህ በይበልጥ መቀጠል አልችልም ከእናንተ ጋር። ፕሮግራም ነበረኝ ከዚህ በፊት አልቻልኩም። አማናንም አብሬ መሄድ ይችል ነበር። እኔ አሰብኩት መጀመሪያ ሲጀምር ስለ አማናም መናገር ፈልጌ ነበር። አላህ ካለ በሌላ ቀን ስንገናኝ ቢኢዝኒላሂ አዘወጀል ስለ አማና እንነጋገራለን። በዚሁ እንጨርስ ይመስለኛል። አላህ ከእውነተኞች ያድርገን። አላህ ጥሩ ባህሪያቶችን ከሚላበሱት ያድርገን። ረበና አቲና ፊ ዱንያ ሐሰነተን ወፊ ልአኺረቲ ሐሰነተን ወቂና ዐዛበ ናር። ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። وصلى الله وسلم وبارك على نبينا محمد واخر دعوانا ان الحمد لله رب العالمين والسلام عليكم ورحمه الله وبركاته. مايك فري دهنا درو دهنا